አላሁ ስብሃነሁ ወተዓላ እንግዲህ ያስቀመጠበት ፋይዳና ኒዓማው ማለት ነው ለአላህ ብሎ መዋደድ بمعنى الاخوه في الله በጣም የመረጣችሁት በጣም ቆንጆ አርስት ነው ለአላህ ብሎ መውደድ ለአላህ ብሎ መስጠት ለአላህ ብሎ መጥላትም አለ በዛ ውስጥ ነው የሚመጣው በጣም የሚገርማችሁ በዛ ውስጥ ነው የሚመጣው ማለት ነው ለአላህ ብሎ መውደድ እንዳለው ሁሉ ለአላህ ብሎ መጥላትም አለ ማለት ነው ለአላህ ሱብሃነሁ ወተዓላ ብሎ መውደድ እንዳለው ሁሉ ለአላህ ሱብሃነሁ ወተዓላ ብሎ መጥላትም አለ ስለዚህ እንግዲህ ከተነገራችሁ ብዙ ብዙ ብዙ ደስ የሚል اخلاق المؤمنين تبلو የሙእሚኖች እንግዲህ ማለት ነው اخلاق تبلو ከተነገረው አንዱ ማለት ነው فضل التحابب في الله ለአላህ ብሎ መዋደድ ምን አይነት ቦታ አለው በሙእሚኖች እንግዲህ ማለት ነው መሐከል መገኘት ካለበት ዋንኛው ዋንኛው ዛሬ በብዙ ማሻአላህ ሚዲያ ላይ እየተነገረ ያለው በኢትዮጵያ ዙሪያ አሁን አላህ ሱብሃነሁ ወተዓላ ይጨመርበትና ለአላህ ሱብሃነሁ ወተዓላ ብሎ ሰዎች ተዋደው በ500ሺህ የሚቆጠሩ ሰዎች በአንድት ቃል በአንድት እርምጃ እየተዋደዱ ለሚፈልጉት እንግዲህ ማለት ነው እየተጓዙ ነው ስለዚህ ሙእሚን ህብረተሰብ በእንደዚህ አይነት ዙሪያ መዋደድና መቀራረብ በዱንያ ላይ የሚያስገኘው ትልቁ خیر እንደውም በአኺራ ላይ የሚያስገኘው ትልቁ خیر ይሄ ቁጥር ሲፍር ከሌለው አንዱ ነው ማለት ነው እዚህ ውስጥ ከመጣቀስላቸው ኢንሻአላህ ተባረከ ወተዓላ እዚህ ውስጥ ከመጣቀስላቸው ነገሮች ለአላህ ብሎ አብሮ መቀመጥ ለአላህ ሱብሃነሁ ወተዓላ ብሎ አብሮ መዋደድና መመካከር ካለበት እንግዲህ ማለት ነው አርስቶች ኢንሻአላህ ተባረከ ወተዓላ እመርጥላችኋለሁ ማለት ነው በሰላትና በዒባዳ ዙሪያ ያልመጣ ድምጽ አይሰማችኋል አንተ ኢንሻአላህ ኦኬ ጀዛኩሙላህ ኸይር እንደዛው ለአላህ ሱብሃነሁ ወተዓላ ብሎ መዋደድ በሰላት ዒባዳና በጾም በሐጅ ያልተገኘው ደረጃ ማለት ነው ይገኛል በሐቂቃ والله አላህ ሱብሃነሁ ወተዓላ ለኛም ተውፊቁን ይጨምርልንና እጅ የጠፋቸዋን እቃ ማለት ነው አለይኩም ሰላም ወራህመቱላህ እጅ የጠፋቸዋን እቃ አላህ ሱብሃነሁ ወተዓላ ይመልስልን ብዬ እንግዲህ አላህን ጀለ ጀላሉሁ ማጸናለሁ እንለምነው ይሄን ነው ማለት ነው ለአላህ ሱብሃነሁ ወተዓላ ብሎ ከተዋደደ በዱንያ ላይ ካለው والله والله ላጨዋለሁ በዱንያ ላይ ካለው ትልቁ ደረጃና በአኺራ ቤት ካለው ትልቁ ደረጃ ሳይለያይ የሚገኝ አጃይብ የሆነ እንግዲህ ተአምር ነው ማለት ነው በጀነት ውስጥ እንግዲህ አላህ ሱብሃነሁ ወተዓላ ባህሪውን ሲናገር አላ ሱሩር ሙተቃቢሊ በጀነት ውስጥ እንግዲህ ሙእሚኖች ማለት ነው በአልጋ ጀነት አልጋ ውስጥ ተቀምጠው በዛ በጀነት አልጋ ተቀምጠው እነሱ በዱንያ ላይ የነበረውን አህዋል በደስታና በፍቅር ሲዋሩና ሲያዋሩ የሚናገሩት ማለት ነው ሱብሃንአላህ ይሄ እንግዲህ ከዱንያ ጀምረው እስከ ቂያማ ቀን ድረስ አላህ ሱብሃነሁ ወተዓላ የሰጣቸው ትልቁ ኒዓማ አላህ ጀለ ወዓላ ያሳየን በዱንያ ላይ እንድንጠቀምበት ማለት ነው والله እንድንጠቀምበት ሳያማልጠን ማለት ነው አለኺላው የውመኢዝ ባዕዱሁም ሊባዕድ አዱውን ኢላል ሙተቂን አላህ ያለው በተቅዋ ደረጃ ማለት ነው መሐባ በብዙ ዑለማዎች እንደተናገሩት መሐባ በሁለት ይካፈላል ውድ ወዳጆቼ አፍቃሪዎቼ መሐባ በሁለት ይካፈላል አንደኛው መሐባ ጠቢዒያ ይባላል ዑለማ ተፍሲር እንደተናገሩት ማለት ነው ለአላህ ብሎ መዋደድ ዙሪያ ሲናገሩ አንደኛው ደረጃ መሐባ ጠቢዒያ ሰዎች እንደዚሁ አባት ልጅን እንደሚወደው አቡ ጣሊብ እንግዲህ ማለት ነው ነብዩን እንደወደደው ባል ሚስቱን እንደሚወደው መሐባ ጠቢዒያ የሚባለው ነገር ነው ማለት ነው። ይሄ መሐባ ጠቢዒያ ለአላህ Subhanahu Wa Ta'ala ብሎ እንደዚህ አይነት እንግዲህ መዋደድ ለየት ያለ ባህሪ የያዘው ነው ማለት ነው። ይሄ ምንድነው? ለአላህ ብለ የወደድከው በዒባዳነት ይቆጠራል። ያአላህ Subhanahu Wa Ta'ala ውዴታ ስላለበት አላህም ጀለ ወዓላ ስላዘዘበት ማለት ነው። ሙእሚኖች አብሮ እንዴት በኸይር አብሮ እንደሚሰሩ አብሮ እንዴት እንደሚረዳዱ ወተአወኑ አለል ቢር ወተቅዋ ወላ ተአወኑ አለል ኢስሚ ወልዑድዋን አላህ Subhanahu Wa Ta'ala በኸይር እንድትታዘዙና በኸይር እንድትተጋገዙና ወአለይኩም ሰላም ወራህመቱላሂ ወበረካቱ ከሸር ደግሞ እንድትከላከሉ ማለት ነው። አላህ Subhanahu Wa Ta'ala ያዘዘን ስለሆነ ትልቅ ደረጃ አላህ Subhanahu Wa Ta'ala አስቀምጦታል ማለት ነው። እንደዛውም ኢኽዋኒ ፊላህ ሰዎች ለአላህ ብለው ተዋደው ለአላህ Subhanahu Wa Ta'ala ብለው ተቀማምጠው አለይኩም ሰላም ወራህመቱላሂ ወበረካቱ አቡ መሐመድ እንደዛውም ለአላህ ጀለ ወዓላ ብለው ተመካክሮ በአላህ ቤት ውስጥ እንግዲህ ተገናኝተው አላህ ከሰማይ መላእክቱን አውርዶላቸው ለኔ ብለው የተቀመጡ ሰዎች እንደውም በዝክር ላይ የተሰበሰቡ ሰዎች አበስራቸው በኸይር ብለው አላህ ጀለ ጀላሉሁ መዓኒ الاخوه في الله ለአላህ ብለው መዋደድና ለአላህ Subhanahu Wa Ta'ala ብለው መቀራረቡ ምን አይነት ፋይዳ እንዳለው ሸሪዓተ الاسلام ሳይገልጽ አላለፈም ማለት ነው። ከዚህ በፊት በብዙ ሐዲስ ወይም በብዙ ሙሐደራዎች የተቀመጠው የተናገራችሁ እናንተም ያወቃችሁት ብዙ ነገሮች አሉ። ያን ሰውዬ ታስተውሱታላችሁ አላህ Subhanahu Wa Ta'ala ሙሻሂድ አድርገው አለይኩም ሰላም ወራህመቱላሂ ወበረካቱ አላህ Subhanahu Wa Ta'ala ሻሂድ አድርገው ለአላህ ብሎ የወደደው ወንድሙን ሄዶ በሚዘይርበት ጊዜ ለነዚህ አይነት ተአምር አላህ ጀለ ወዓላ ከመላእክት ሰማይ አወረደ ማለት ነው። ከሰማይ መላእክት ወርደው ይሄን ሰውዬ ዋናገረው ለምን ሄዶ እንደሚዘይር ጠይቀው ከዛ በኋላ والله በሰላት ዒባዳ ያልተደረሰበት ይላሉ ዑለማዎች አለይኩም ሰላም ወራህመቱላሂ ወበረካቱ በጾም ዒባዳ ለሊት በመቆም ቀን በመጾም ያልተደረሰበት ይሄ ሁሉ ለአላህ ብሎ በመዋደድ ዙሪያ አላህ ጀለ ወዓላ ከሰማይ ለዚህ ሰውዬ መላእክት አወርደው ለአላህ ብዬ ወድጄ ነው የሚዘይረው እንጂ ሌላ ምክንያት የለንም ብሎ በሚልበት ጊዜ አላህ Subhanahu Wa Ta'ala ምን አደረገለት ለሱ ብለ የወደድከው ወድጃለሁ ኢላለ ኢኒ ረሱልላሂ ኢለይክ እኔ ወደ አንተ ከተላኩት እንግዲህ ማለት ነው ያአላህ መልእክተኛ ነኝ ብሎ ይላል Subhanallahi Alazim ኢኽዋተል እስላም ወልኢማን እንዲህ አይነት እንግዲህ ማለት ነው ለአላህ Subhanahu Wa Ta'ala ብሎ መዋደድና ለአላህ ጀለ ጀላሉሁ ብሎ መቀራረብ ለአላህ Subhanahu Wa Ta'ala ብሎ መመካከር ለርስ በራሳችን ካባትና ከናት እንግዲህ ማለት ነው የበለጠ ሙእሚን ይብረተሰብ በኸይር ስናዝ ከሸር ስንከለክል እንደዛውም እንግዲህ የነሲሃ የመመካከር እንግዲህ ማለት ነው በረካ በምን አይነት ተዓውን አለል እስላሂ بين الناس ተዓውኑ ሙእሚኒን ሙእሚኖች እንግዲህ ማለት ነው ሲረዳዱ አላህ Subhanahu Wa Ta'ala ለየት ያለ ደረጃዎችን እንደምሰጣቸው ማለት ነው። አዚያራቱ ፊላህ ለምሳሌ ለአላህ ብሎ ተዋደዱ ለአላህ ብላችሁ ተያያዙ ሲባል ቀላል ነገር አይደለም። ስለ ተራህም ለኖርበት ይችላል ዝምድና ያለባቸው ሰዎች ከሆኑ ለአላህ ብለው የተዋደዱ ሰዎች ናቸው። እንደዛው ነሲሃ ያለበት አብሮ እንግዲህ ማለት ነው አኽላቅ አለ ለአላህ ብለው እንግዲህ ማለት ነው መዋደድ ውስጥ ያለው ቆንጆ ባህሪን የምታስተካክለበት ቦታ ነው። ከማን ጋር ነው የምታስተካክለው ቆንጆ ባህሪን? ከወንድምህ በቆንጆ እንግዲህ ማለት ነው ጸጥታ እና መጥፎ ከመላሲ እንዳይወጣ ተጠብቀ ያኒ ሁስኑ ሰምቲ ወህፍዝ ልሳን ኢላ ምን ኸይር ከኸይር በስተቀር ከመጥፎ እንግዲህ ማለት ነው ሁሉ መላሲህን ተጠብቀ እንደዛውም እንግዲህ ማለት ነው ለስለስ ርህራነት ከራስህ የተገኘ ሆኖ ይሄ ሁሉ የሚገኘው ማለት ነው ከወንድምህ ጋር በሚትገኝበት ጊዜ ማለት ነው ከወንድምህ ጋር በሚትኖርበት ጊዜ አላህ Subhanahu Wa Ta'ala እቺን የምታስመዘግብበት ቦታ ከወንድምህ ጋር ሰላመታ አንድ ሰላምታ ብለ አንድ ጊዜ አሰላሙ አለይከ ወራህመቱላህ ብለ አላህ Subhanahu Wa Ta'ala የዚች ሰላምታን በረካ ሰጥቶ አላህ ጀለ ወዓላ የናንተ አሉ ረሱሉ አለይሂ ሰላቱ ወሰለም ከሁለታችሁ ለአላህ ብሎ ከተዋደዱ እንደውም ለሁለት በሁለት ከመንገድ የተገናኙት በመንገድ የተገናኙ ሁለቱ ወንድማሞች የነሱ ኸይርኛና በላጩ መጀመሪያ በሰላምታ ይጀምራው ነው። ስለዚህ ያንተን ብልጫና ምርጫ የምትታስመዘግብበት ቦታ ነው ማለት ነው። ይሄ ከማንጋ ነው የሚገኘው? ከወንድም ነው ማለት ነው የሚመነጨው። ከወንድም ነው የሚመነጨው። ይሄን አይነት እንግዲህ ማለት ነው ሐቂቃ እኽወተል እስላሚ ወልኢማን የሙእሚን ወንድም አንድ ነሲሃ ብቻ ስለአደረክለትና አንድ خیر ብቻ ስለአደረክለት አንድ መጥፎ ነገር ብቻ ስለተከላከልክለት አላህ ጀነት ሊሰጥህ ይችላል። ካና ሚማን ካነ ቀብለኩም ከናንተ በፊት ከነበረው يا جماعه الصوت كانوا ممن كان قبلكم كنانته بفيت كنبروت انغدي معناتنا عند ينبروا صالح يهون سويو الله سبحانه وتعالى يسطبتن جنتن ياغنيبت مكنات سنناغرو منغد يهدي ياله عند مؤمنوتين مسلموتين عزاي متارك انشط ከመንገድ በማስወገዱ አላህ Subhanahu Wa Ta'ala ጀነት የሰጠበት ጊዜ አለ። ሙእሚን ወንድሞቹን ብቻ አዛለምን ታረጋለች ብሎ በሚናገርበት ጊዜ በሚቆርጣት ጊዜ እንጨቷን ንያውን ባስቀመጠበት ጊዜ እቺ ሁሉ ጊዜ አዛ ታረጋኛለች አይደለም አላለም። ሙእሚኖችን አዛ የምታረግ ብሎ አላህ Subhanahu Wa Ta'ala ይሄን ሁሉ አጅር ሰጠው ማለት ነው። እንደዛውም ኢኽወተል እስላሚ ወልኢማን ቂያማ ቀን አላህ Subhanahu Wa Ta'ala አንድ ባራውን ሲያናግረው ጊዜ ይሄን ግዴ ታቆታላችሁ ከአላህ Subhanahu Wa Ta'ala ጋር በሂሳብ ዙሪያ ሚዛን አጠገብ ሆነ ኸይርና ሸር ሲመዘን ጊዜ አላህ ጀለ ወዓላ አንተ ለጠይቀው ጥያቄ አለ። አንተ ባራዬ ሆይ ለምን ሪቦኝ አላበላኸኝም? ሪቦኝ ለምን አላበላኸኝም? يا ربي انت رب العالمين نو انت منم نغر ما يسفلغه يلم لما هونو دمو ماچي رابهنا ايچه زمالكو بلو سلو غيزه اكله وندمه كغرو بيت منم نغر انجد يميبالا نغر اتو سيتسقاي نبره برهبه اسون بتابلا نورو انين اندا بلهني نو بلو الله سبحانه وتعالى قياما كان سلو غيزه مالت نو اندزاوم ستامم غيزه سبحان الله ስታመም ጊዜ እንደዛው እሱም ቢጠይቀው ኖሮ ታምሜ ነበር ለምን አልጠየከኝም ብለው ጠይቀና እሱም ቢጠይቀው ኖሮ እነን እንደጠየከኝ ነው። ስለዚህ ሙእሚን ኢብራታሰብ ለአላህ ብለ ይወደድከው በአጠቃላይ መልኩ ሙስሊሞች ወንድሞችህ ማለት ነው። حق ያለብን እንግዲህ እርስ በራሳችን بنነጋገር ማለት ነው። ሸሪዓተ እስላም ከስድስት حق በላይ ማለት ነው። ከአምስት እና እስከ ስድስት ድረስ ያለው ሐቅን አላህ ጀለ ወዓላ በእኛ ላይ ያስቀምጦታል ማለት ነው። ሁላችሁም ታቆታላችሁ ይሄ የወንድምን እንግዲህ ማለት ነው ሐቅ በሚገለጽበት ጊዜ እንዴት አድርጎ እንግዲህ ቢያስነጥሰው ምን ማለት እንዳለበት ከዛ እንግዲህ ማለት ነው አፉን ከፍቶ እንግዲህ ማለት ነው ተሳው ቢባላል አፉን ከፍቶ አብል በሚልበት ጊዜ ሸይጣን ምን እንደምናገረው ምክር ቢሰጠው ማለት ነው። ቢታመመው እንዴት መጠየቅ እንዳለብህ ህልም ቢያየው እንዴት መፈሰር እንዳለብህ ስለምትወደው ሙስሊም ወንድምህ ሐቅ ስለአለብህ ማለት ነው። ይሄንን አይነት እንግዲህ በመንገድ አብራችሁ ብትወጡ አሚር ሆኖ እንግዲህ ማለት ነው ባንተ ላይ አንድ ወንድምህን አሚር አድርገህ መርጠህ አብሮ መሄድ ስለአለብህ ከዚህም አላህ Subhanahu Wa Ta'ala ይሄንን ደረጃ እየጨመረልህ አማናውንና አሚርነቱን ሰጠ አሜን ብለህ ቃሉን ተቀበለ በሚተደበት ጊዜ አላህ Subhanahu Wa Ta'ala ትልቅ የሆነ ደረጃ እንደሚሰጥህ ማለት ነው። እስላማዊ ወንድምነቱ ውድ ወንድሞቼ አላህ ጀለ ጀላሉሁ በትልቅ ቦታ አስቀምጠው ማለት ነው። በትልቅ ቦታ አስቀምጠው ለአላህ ብሎ የተዋደዱ ሰዎች ቁርአን እንግዲህ ማለት ነው የሚናገረው አጃኢብ የሆነ ታሪካቸው ነው የሚናገረው ማለት ነው። ምን አኽላቅ ጠይበት ልሐሰና አላህ Subhanahu Wa Ta'ala አኽላቅ እንግዲህ ማለት ነው ሰጥቶ በቆንጆ ባሪ አላህ Subhanahu Wa Ta'ala ሰጥቶ ከማ ዱክራ ፊ ፈዳኢል ሳቢቂን ለአላህ Subhanahu Wa Ta'ala ብለው ከተዋደዱ ሰዎች እንግዲህ እንደተነገረንና እንደተመከረን ማለት ነው። الله سبحانه وتعالى بقران كتنغروتنا እንደዚህ ከተገለጹት ውስጥ ማለት ነው አላህ ጀለ ጀላሉሁ አሁን እንደሰማችሁት ትልቅ እንግዲህ ማለት ነው ቦታ ሰጥቷቸው አላህ Subhanahu Wa Ta'ala ለአላህ ብሎ መዋደድን የመሰለ ረሱላችን አለይሂ ሰላቱ ወሰለም ኢማናችሁን የምትታስተካክሉበት ቦታና እንደውም የምትታስመዘግቡበት ቦታ መሆኑን ሳይገለጽ አላለፉትም ማለት ነው ረሱሉ አለይሂ ሰላቱ ወሰለም መናሐብ ለላህ ለአላህ ብሎ የወደደው ወአጣ ለላህ ለአላህ ብሎ የሰጠው ወከሪሃ ለላህ ለአላህ ብሎ የጠላው ፈቀድ استحمل الايمان ኢማኑን ሙልት አርጎ ይዟል ብሎ ነብያችን አለይሂ ሰላቱ ወሰለም ያስቀመጡልን ማለት ነው ኢማናችን ሙሉ የሚሆን ወንበት ከየት ነው የምትጋ ነው የምንፈልገው ብንባል ማለት ነው ለአላህ ብሎ ከተዋደዱት ሰዎች በሚሆንበት ጊዜ ነው ማለት ነው ኢባዳ ሲባል ሁላችሁም እንደምታውቁት ኢባዳ ሲባል ማለት ነው ሰላትና እንደዛው መንገድ ጾምና ሐጅ ወይም ዑምራ ወይም ሰደቃ ብቻ እንዳይመስለን ኢባዳ በተለያየ መልኩ አላህ Subhanahu Wa Ta'ala አስቀምጦልን እንድንጠቀምበት አድርጎልናል الله جل جلاله اخوه الاسلام والايمان يصحابዎችን መዋደድ يصحابዎችን መዋደድ በሚገልጽልን ጊዜ ማለት ነው ويوسروا نبي على انفسهم ولو كان بهم خصاصه የሙሃጅሮችና የአንሳሮችን ባህሪ በቁርአን ላይ الله سبحانه وتعالى በሚናገርበት ጊዜ ማለት ነው سبحان الله አንዱ ከአንዱ የበለጠ እንግዲህ ማለት ነው ሲወድ ምስቱን እስከማካ አፈል ደረጃ ድረስ ምስቱን አካፍለው ከሁለት እንግዲህ ማለት ነው ሁለት ምስቶች አሉኝ ደስ ያለችህን ምረጣት በሚልበት ጊዜ እንደዛው አላህ Subhanahu Wa Ta'ala ከነፍሱ የበለጠ እንደሚወደውና ራሱ ረሃብ አድረው ወንድሙን እንደሚያበላው አዎ አላህ Subhanahu Wa Ta'ala ባህሪያቸውን የነገረን ዝም ብሎ አፈታሪክ አይደለም እኛም ራሳችን እንድንጠቀምበት ነው አላህ Subhanahu Wa Ta'ala ይሄንን በቁርአን የተቀሰልን ማለት ነው ሰማችኋል ውድ ወንድሞቼ እንደዛውም ኢኽወተ الاسلامي والايمان المؤمن الحريص على اخيه المحب لاخيه الخير لو ወንድሙ خيرን የምመኝ ሰው ለእህቱ خيرን የምትመኝ እህት الله سبحانه وتعالى ትልቅ እንግዲህ በረካና ኸይር እንዲሰጣቸው ሸርና መከኛ አላህ Subhanahu Wa Ta'ala እንዲመልስላቸው አላህ Subhanahu Wa Ta'ala የምንለምንለት ከሆነ መላእክቶች ከአላህ ተወክለው ወለከ ቢምስሊን ላንተም የዛ አይነት አላህ Subhanahu Wa Ta'ala ይጨምርልህ እያሉ ማለት ነው መላእክቶች ዱዓ ያደርጋሉ ሙእሚን ወንድምን ማለት ነው ሱብሃንአላህ ሙእሚን ወንድምህን ለአላህ ብለ የወደድከውን ማለት ነው ለአላህ Subhanahu Wa Ta'ala ብለ የወደድከውን ሰው በሚታማበት ጊዜ ወያኩም ሐፊዘኩም አላህ ጀሚዓን ወጀማአና አላህ ጀሚዓን في فردوس الاعلى ان شاء الله امين ለአላህ ብለ የወደድከው ወንድምህ ስሙ በሚታማበት ጊዜ አላህ Subhanahu Wa Ta'ala ከእሳት የምትርቅበት ከእሳት የምትድንበት ዘዴ መላውን አላህ ስለወንድምህ ሰላም ስለወንድምህ ለወንድምህ እንድትቆም ከወንድምህ እንድትመልስ ሰበብ ያደረገበት ነብያችን ሰለላሁ ዐለይሂ ወሰለም ምን አሉን መን ዘበአን ኢርዲ አኺህ አልሙስሊም አንድ ሙስሊም ወንድሙ ለአላህ ብለ ወደድከው ሙስሊም ወንድሙ በሚታማበት ጊዜ ከተከላከልክለትና እንዲህ አይነት ባህሪ የለው እንዲህ አይነት ባህሪ ማለት ነው የለውም ብለ ከሱ ከተከላከልክነትና ከተማወገድክለት አላህ ጀለ ወአላ ከሱ ክብርና እርድ ከሱ ክብር መጥፎ ነገር እንደመለስክለት ቂያማ ቀን አላህ እሳት ከፊት ይመልሳል እሳት እንዳትበላ ከፊት ይመልሳል ማለት ነው ይሄ እንግዲህ አትጃራ ማ አላህ ይሄ ሲፋቱ ዒባድ አርህማን ወደሚለው ይወስደናል ማለት ነው። ያአላህ ሱብሃነሁ ወተዓላ ባራዎች ሙእሚኖች እንዴት አድርጎ ሐቅን እንደከፈሉና ለእያንዳንዱ ሁሉ ነገር እንደሰጡ ያአላህ ሱብሃነሁ ወተዓላ ባራዎች በእንደዚህ ይታወቃሉ። አው هذا هو سبيل العزه والكرامه لامه الاسلام امه الاسلام ዛሬ ቢዋደዱና እርስ በራሳቸው ቢማማቱና ቢቀራረቡና ቢመካከሩ ኑሮ ዛሬ የደረሰብን ፍትናና ዛሬ የደረሰብን በላ ሁሉ አይደርስብንም ነበር። ولذلك يا اخوه الاسلام والايمان التجاره مع الله تبارك وتعالى ብዙ ቦታ ከአላህ ጀለ ወዓላ መነገድ ያለብን ያንዳንዱ የየኢቃው ስሙን ብናውቀው ኑሮ ትልቅ እንግዲህ ማለት ነው ደረጃ ላይ እንደርስ ነበር ማለት ነው። ስለዚህ አላህ ሱብሃነሁ ወተዓላ እቺን ተግባራዊ እስከምናደርግ ድረስ የተሰጠንን ኃላፊነት ለአላህ ሱብሃነሁ ወተዓላ ብለን እስከምንሸከም ድረስ እስላማዊ ወንድምነት ውድ ወንድሞች አህባቢ በጣም ከሃያታችን ርቆ እንደሚገኘው ነው። እና እንዴት አርገን እንደምንመለስ እንዴት አርገን መመለስ እንዳለብን እርስ በራሳችን እንማካከራ። አው ሰው እኮ በዱንያ ላይም እኮ እየተማካከረ ነው፣ በንግድ ዙሪያ እኮ እየተማካከረ ነው። ሰው እንዴት ሃያታችን ማሳደግ እንችላለን ብሎ እኮ ሰው እየተማካከረ ነው። እንዴት አርገን አላህ ሱብሃነሁ ወተዓላ ለጀነት ያበቃናል ብሎ እኮ ሰው እየተያየቀ ነው። መንገዷን ለምን አንይዘውም? ታዲያ መንገዷን ለምን አንይዘው? መንገድ በሚንይዝበት ጊዜ እንግዲህ አንድ ሰው ወደ ከተማ ለምሳሌ ሄዶ ከከተማ እንግዲህ ማለት ነው አንድ ነገር ለመግዛት ቢፈልግ በጣም ሱም ይፈልጋቸው አንዳንድ ነገሮች ቢያስፈልገው መንገዱን ይጠይቃል አይደል እንዴ? መንገዱን ይጠይቃል። የግድ እንግዲህ ወደዛ ለመድረስ ማለት ነው መንገድ ያስፈልገዋል። ስለዚህ አዳብ الاخوه في الله ለአላህ ብሎ መዋደድ ለአላህ ብሎ ወንድማምነት እንዴት እንግዲህ እንደሚያስፈልገን ከራሳችንን ማመንጨት ኖርብናል። ከዛ በኋላ ጥያቄው ከመጣ በኋላ ወደ ቁርአንና ወደ ሐዲሱ ተመልሰን حق እንግዲህ ምንድነው በእኛ ላይ ያለው እስላማዊ ወንድምነት በእኛ ላይ ያለው حق ምንድነው ብለን ብንወስደው ማለት ነው والله تلك تلك تلك درجه لا اندرسالن تلك درجه لا اندرسالن معناته አሁን ለምሳሌ ትንሽ ሙሐደራ እንዲደረግ ማለት ነው ከተጠየቁት ስለ እስላማዊ ወንድምነት ብለን ብንይዘው ማለት ነው الله جل وعلا በኒዕማ በትልቅ ኒዕማነት ነው የገለጸልን እስላማዊ ወንድምነት። الله جزاك ክፍላቸው ያስታወሱን ሰዎች ማለት እስላማዊ ወንድምነት በትልቅ ኒዕማና በትልቅ እንግዲህ ደረጃ አድርጎ ወዝኩሩ ኒዕመተላሂ አለይኩም اذ كنتم اعداء فألف بين قلوبكم فاصبحتم بنعمته اخوانا سورة آل عمران انما المؤمنون اخوة فاصلحوا بين اخويكم واتقوا الله ሙእሚኖች እኮ ወንድማሞች ናቸው ስል ያቺ እንግዲህ ማለት ነው ድልድዩን ጥለን ዛሬ ሙእሚኖች እንደ ጠላት አድርገን እየወሰድን ስለሆነ ይሄ ሁሉ መንገድ የራቅ ነውና ይሄ ሁሉ እንግዲህ ማለት ነው ግፍ እየተሰራ በሙስሊም ወንድሞች የትም ቦታ የሚመጣው የትም ቦታ የሚታሰረው የትም ቦታ የሚመነጨቀው ሙስሊም ወንድማችን ነው ዛሬ። ስለዚህ ነብያችን አለይሂ ሰላቱ ወሰለም ይህንን አያ በሚፈስሩበት ጊዜ ማለት ነው فاصبحتم بنعمته اخوانا የሚለውን አያ لا تصاحب الا مؤمنا صاحب አድርገ ወዳጅ አድርገ የምትወደው ሰው ሙእሚን በስተቀር እንዳይሆን ኢማሙ አህመድ አቡ ዳውድ ትርሚዚ እንደውም حسنه الحاكم وصححه ووافقه الذهبي وابن حبان كما ثبت عن ابي سعيد في صحيح الجامع عند الالباني رحمه الله ሙስሊም ወንድምህን ሙእሚን የሆነው ካንተ የሚሻለውን ምረጥ እና ምክንያቱም ወደ ኸይር እንግዲህ ከፍ ለአላህ ሱብሃነሁ ወተዓላ ጋር ያስተዋውቀሃል። ቅድም እንዳልኩት መሐባ በሁለት ይካፈላል ብያለሁ። አቡ ጣሊብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወደደው መሐባ ጠቢዒያ ነበር። እሳቸውንም አልተከተለም ስለወደዳቸው የእሳቸው ሱና መላዘም ስለወደዳቸው ጀነትም አላስገባም የሱ ውዴታ ለነብዩ። ግን የለፋው ልፋት ወላሂ ማንንም ሰው እንዲህ አይነት ውዴታ በህይወቱ ዙሪያ አስገኝቶ አያውቅም። ከነብዩ ሰለላሁ ዐለይሂ ወሰለም ጋር የለፋው የደከመው ያ ሁሉ ሳይጠቅም ቀርቶ ውድ ወንድሞቼ የሁሉ እንግዲህ የደረሰበት ያ ሁሉ ፍትና የመጣበት አክሽሩ ግደለም ይጃለው መልሽ ልጆች ናክቶበት ይሆናል። ያ ሁሉ እንግዲህ ማለት ነው የደረሰበት ለምንድነው? አላህ በሚወደው መልኩ ወያቁ አላህ በሚወደው መልኩ መሐባ ኢማንያ አልሆነችም ነው። መሐባ ኢማንያ ስላልሆነ ያቺ መሐባ አፈር በልታ ቀረች። ለዛ ነው ረሱላችን አለይሂ ሰላቱ ወሰለም ስለ ኢማን ጥፍጥና የሚገኘው ሰላሱ ምን ኩነ فيه وجد حلاوه الايمان የኢማን ጥፍጥና ማግኘት የምትፈልግ ከሆነ እኛ እንግዲህ የብርቱካንና የአፕል እንደዛውም የአናናስ የኮሽሜላ የድሽጣና የማንጋ የአናናስና የዘይቱን የነዚህም ጥፍጥና ነው አይደለም እናቀው የጁስ አይነቶችና የምግብ አይነቶችና የቾኮላትን በሉኛ አዎ ይሄንን እንግዲህ በደም ባርገን ነው የምናቀው ማለት ነው። ሆቴሎች እንግዲህ ማለት ነው በደም ባርገን ስለዚህ እናቃለን። ብዙ እንግዲህ የተማርነው ያነበብነው ማለት አይደል የኢማን ጥፍጥና የጠማው ሰው አለ? በአላህ ይሁንባችሁ እስቲ ጥያቄ ነው። የኢማን ጥፍጥና የጠማው ሰው አለ? ኢማን እንዴት ይጣፍጣል? ኢማን እንዴት ማግኘት አለብኝ የሚለው ሰው አይጠፋም ከመአከላችን ኢንሻአላህ። ኢማን የጠማ ሰው አይጠፋም። እና እንዴት እናገኝ ያ ረብ? ይሄውና ነብዩ መልስ ሰጡት ሰለላሁ ዐለይሂ ወሰለም ፍዳሁ አቢ ወኡሚ ፍዳሁ አቢ ወኡሚ ወአህሊ ወማሊ ኢኽወተል ኢስላሚ ወልኢማን ثلاثን ሶስት ነገር من كن فيه በቀልቡ ውስጥ አላህ ያረጋጋለት وجد حلاوة الايمان የኢማንን ጥፍጥና ቀምሷልና ወስዷል። ምንድነው እሱ? وان تحب المرء لا يحبه الا لله يمجمرى قطر يازچو አለብ ነው። አንድ የወደድከውን ሙእሚን ለአላህ በስተቀር ሌላ ነገር በቀልቢ ውስጥ እንዳይሆን። الله اكبر كبير فهذه هي المحبه الحقه ትክክለኛ መሐባ ማለት እቺ ነች። وهي من اوثق عرى الايمان ومن اعظم شعبه ትልቁ የኢማን ቅርንጫፍ ትልቁ የኢማን ግንድ ይሄ ነውና የኢማን ጥፍጥና ለመቅመስ ከፈለከው በሌላ ሐዲስ ነብያችን አለይሂ ሰላሁ ሰላም እንዳሉ አውሰቁ ዑራል ኢማን የኢማኑ መጨበጫ የላይኛው ሻኛ አልሙዋላቱ ፊላህ ለአላህ ሱብሃነሁ ወተዓላ ብለህ መረዳዳት መዋደድ ወልሙዓዳቱ ፊላህ የጠላሁንም ለአላህ ብለህ ሙንከር ስለሚሰራ ነው የጠላሁ እንጂ በላ ስለሚያባዛ ነው የጠላሁ እንጂ ሰውና ሰውን ስለሚያዋጋው ነው የጠላሁ እንጂ ሌላ ፋሽንና ፍትና ስለሚያሰራጭ ነው የጠላሁ እንጂ ዛሬ ተውበት አድርጎ ጸጉሩን ቀንሶ ሱሪውን ቀንሶ ሰላተል ጀማዓ ሰፈል አወል ከገባ ሌላ የምጠላበት ምክንያት አለ እንዴ? የለም። ሱብሃንአላህ። መጀመሪያም የጠላሁ አጥያቱን ነው እንጂ ራሱን አይደለማ። እቺን እንግዲህ በደንብ ነፍሳችን ማስተማር አለብን። ሰውን ለምን እንደምንጠላ ማወቅ አለብን። ሰውን ለምን እንደምንወድ ማወቅ አለብን። የውዴታችንና የጥላቻችን ሚዛን ስለሌለው ነው የመውደድና የመጥላትንም ዋጋ ያላወቅንበት። ስለዚህ ለአላህ ብለህ የወደድከውና ለአላህ ብለህ የረዳኸው ወልሁብ ፊላህ ለሱ ብለህ ስለወደድከው ወልቡግዱ ፊላህ ለአላህ ብለህ ስለጠላኸው የኢማን ተጨባጭ የኢማን ጥፍጥና የኢማን ሻኛ ጨብጠሃል አብሽር አሉት። እና ይሄን ትተን ከሌላ ገበያ ኢማን ለመፈለግና ለመነገድ እንሞክራለን መሆን አለበት والله ላቸዋለሁ። ስለዚህ ነው የኸወተል ኢስላሚ ወልኢማን በሌላ ሐዲስ ነቢያችን አለይሂ ሰላቱ ወሰላም እንዳስቀመጡልን ማለት ነው። ሱብሃንአላህ። ሐዲሱ ኢማሙ አህመድ ከአቢ ዘር ዘግቦታል في صحيح الجامع اذا حب احدكم صاحبه አንድ ሰው ከናፈቀው አንድ ሰው ከወደድከው አንድ ሰው ከጣፈጠ ምን ታረጋለህ? فلياته في منزله هون ابله ተዘጋጅተ ቤቱን ሂድለትና ደውለ ተቀጣጥረ ሐጃ አለኝ ባክህ አሳሳቢ ሐጃ አለኝ ዘክላ አሳሳቢ ሐጃ አለኝ ብለ በቤትህ ትመጣና فليخبره ينغرو انه يحبه لله يا ربي لمن ايه كله واجا اسفلك لمن ايه كله حاجا اسفلك اسوا يتشكمت واغانا يمكفله واغا ود سلهونه نو سرا انتته اندو ماكينانسته بقى لبسه لبابسه غزي سته دولهلك ببيتو هده متنك ترغاله اندي አዎ አዎ ለምን የኢማን ጥፍጥና መቀመሰና የኢማን ሻኛ መጨበጫ ከዚህ ነው የሚመነጨው ከዚህ ነው የሚፈልቀው ስለዚህ فليخبره انه يحبه لله فما اجمل هذا الادب من عينت ጉድኛ ጣፋጭ የሆነ አደብ ነው وما اعظم اثره على النفس يا ሰውየው ያ ሁሉ ሰርተ ለብሰ ለባብሰ ደውለ ቀጣጥረ ጠይቀ በቤቱ አክብረ መጥ የጠየቀው ሰውየው ምን አክል የበላይነትና ደስታ ይስማዋል ምን አክል የውዳጅነት ጥፍጥና ይገባዋል ቁጥር ስፍር ያለው وما اقل من يفعله በጣም እንግዲህ ማለት ነው የሚያስለክስ እንዲህ አይነት ወንድም ብቻ መጥፋት ሆነው እንጂ ቢገኝ ኑሮማ ውድነቱና ቢገኝ ኑሮማ ጣፋጭነቱ ቁጥር ስፍር ያለው هذا ما ما انه لا ينبغي للمسلم ان يخجل ማይገባ ነገር ነው ለሙእሚን ህብረተሰብ እንዴት ብዬ ለብሼ መኪና አንስቼ ትልቅ ቀጠሮ ነገር ማይዛው ቤት ሆነ አላህ ብዬ ወድጃለሁ አትለኝም እንዴ ካለኝስ ልብ በሉት እንግዲህ ሸይጣን የሚዘራው ነገር እንዴ አዲስ ነገር በቃ እንደው ይሄማ ጭራሽ ጅልና ነው እንዳይለኝ እረ ጭራሽ እንዳያዋረደ እረ ጭንቅላትን እንዳይገምት አ ልብህን እንዳይገምት ለዚህ ነው እንዴ ለዚህ ሁሉ ነው እንዴ እኮ ሌላ ነገር የምትነግረኝ መስሎ ነው ካለኝስ ይበልህ ካላወቀ ዋጋው አንተ ነግድሃል አ እዚህ ገባ የምትወስደው ይቃ እንዴ ምን አይነት ይቃ ነው ያመጣህልኛሉ ትላለህ ይሸጣል መሆኑን ካወቀው ውድ ዋጋ እንደተገዛ ካወቀው ለአላህ ብለህ يا رب يا الله እኔ ይሄን ስነግራችሁ ደሞ እናንተ የዚህ ተቃራኒ ደሞ ይያጠናችሁልኝ ብትሄዱ ደስ ይለኛል ምንድነው የዚህ ተቃራኒ ለአላህ ብለው መዋደድ ለአላህ ብለው መፈቃቀር ለአላህ ብለው መመካከር ይሄን ሁሉ ደረጃ ሲሆን እንግዲህ ለአላህ ሳይባል ለሸይጣን ተብሎ لا حول ولا قوة الا بالله ወይ ወርደቱ ከባድ ለሸይጣን እንግዲህ ለማስደሰትና ለሙጅሪሞች ማስደሰት ሙስሊም ወንድሞችን ስናዋጋ ስናራርቅ ስናማታ ስናጥላላ ምን ስራ ላይ እንዳለን ለምን አንገምትም የተወሰኑ ሙስሊም ወንድሞችን ይዘን የተወሰኑን ደሞ በቃ ኢሳት አማድ ላይ ያስቀመጥን ስንቀመጥ እንደ ብርቱካን ስሙን እየቆራረጥን እንደ ጁስ ደሙን እየጠጣን ስንቀመጥ ከዛ ደሞ ተመልሰን አስተግፍሩላህ አስተግፍሩላህ ብለን አዛን ተብሏልና መስጊድ ልንገባ ነው لا حول ولا قوة الا بالله اوردها سعد وساد مشتمل ما كذا يا سعد لا تورد لبلو اوردها سعد وساد مشتمل ما كذا يا سعد لا تورد لبلو አዎ ይሄንን ነው የሚገባልኛ ማለት ነው አዎ سعد ሰዓድ አለ ሰውየው አጃም ቆንጆ ግጥም ነች ሰዓድ እንግዲህ ግመሎቹን ውሃ ሊያጠጣ ወንዝ አመጥቶ ነበር በጣም ጠምቷቸው ወንዝ ውሃ እንግዲህ እንዲጠጡለት እንዲተልቁለት እንዲወፍሩለት አምጥቶ ነበር ግን አፋቸውን ሁሉ ለግሞ ይዟል እንዳይጠጡ አውራዳ ሰዓዱን ሰዓድማ ግመሉን አምጥቶ ነበር ለወንዝ እንዲደሰቱም አድርጎ ነበር ግን እንዳይጠጡ አፋቸውን አስሯልና ምን አይነት አመጣጥ ነው ነገሩ? ምን አይነት ሐሳብ ነው ብለው ጠየቀው እኮ ሰውየው። አጃይብ ነው። አውረደ ሐሳዱን ወሳዱ ሙሽተሚሉ ማ ሀከዛ ያሳዱ ለቱረዱ ለብሉ። እንዴት አስበህ ነው? እንደዚህ እኮ አይደለም። ከብቶች እንግዲህ ማለት ነው ወንዝ የሚመጡት። ስመጡ እነሱም ተቃጥሎ አሉ። እንዲጠጡ አመቻችተላቸው ለምን አትለቃቸው? አመጣኸው ግን አፋቸውን ልውገምካቸው። ሙስሊም ነህ ትላለህ፣ ለአላህ እጅ ሰጥቼዋለሁ ትላለህ። አላህ ባዘዘህ ደግሞ አትሄድም። በሙስሊም ወንድምነት ባህሪ ምንም ካንተ አይታይም። ምን ይሻልሃል? النبي المصطفى صلى الله عليه وسلم كان لنا في هذا الباب مثلا عظيما ለኛ ትልቅ እንግዲህ ምሳሌ የሆኑት ነብዩ አለይሂ ሰላቱ ወሰለም እንዴት አደርገው እኛን እንዳስተማሩ ኢህያኡ ሱነት النبي المصطفى ከኛ ምን እንደሚጠበቀው ونشرها وإظهارها بين الناس بل إن ذلك من أعظم الأعمال الصالحة التي يجري له ثوابها ለአላህ ብለህ በመውደድህ ለአላህ ብለህ በማቅረብህ አላህ ሱብሃነሁ ወተዓላ ፊት እንዴት ሆነ እንደምትቀርበው ፊት ከጨረቃ የበለጠ የሚበራው ሆነ የሚበራ ሆነ ቂያማ ቀን እኮ ትመጣለህ። ለአላህ ብለው የተዋደዱ ሰዎች ናቸው መላእክቶች ተገርማ እስከምትጠይቀው ድረስ። አሁሙ ለምቢያ አሁሙ ሹሃዳ ነብያቶች ናቸው እንዴ እነዚህ? እረ አይደለም፣ እነዚህ ሸሂዶች ናቸው እንዴ እያለች መላእክቶ ስትጠይቅ ኖ اخوانو متحابين في الله ለአላህ ብለው የተዋደዱ ወንድማሞችን አላህ ለዚህ ምስጋናና ደረጃ አብቅቷቸው ነው አብቅቷቸው ነው። እንደዛው መኸወተ እስላሚ ወሊማን የሙእሚን ወንድም ሐቅ አዳቡ ቀድም የተናገርኩትን ስድስቷን እህት ለእህት ወንድም ለወንድም እቺን አክል ገበያ ብንከፍት እንዴት አድርገን ነግደን እንዴት አድርገን እንደምናተርፈው አላህ ጀለ ወዓላ ብቻ ነው የሚያውቀው። ላይ يا رحمن الدنيا والآخرة يا الله لماذا لا ننسخ أخانا إذا أخطا علينا لمن أنمكرهم عند ستتك أغنينبت لمن أنمكرهم يأفو طرن كتسمان يأفو طرن ليلة نقريك جزاك الله خير الله يودد بتفقد اللي جنباري نسمع الله زاري بتفقد اللي طوات مفاكيها وسدها الحبيبي عافي يهوني نقر يتسمهنا أزان دائرة جيبي يكونو بله بتمكرو قلبون بما يسبرو ملكو مالتنا بان دزي عينت درجة ستة يقو مالتنا يعافو طرن عانته بستكر ليلة سو አዮ ያፉጥረን ማለት አንተ ደሞ አፍንጫህን እንደዚህ አበሳበስ አርገህ ከሱ ወደዛ ያልከው በቃ እንደው በቃ እስቲ እንገናኛለን ቻው በል እንግዲህ ትንሽ ወክያለሁ ብለህ ከለቀቀው ዛሬ በከተማ ሙሉ የሚያገኘው ሰው ያፉንጥረን ያያዋል ያፉንጥረን ይሰማዋል። አይቡና እንደዛው ሁሉ ነውሩ ሁሉ ለሁሉ ሰው ተጋለጠ ማለት ነው። ولذلك عليك بالستر له እሱን መሰተር አለብህ እኮ وذلك بان تستره بكل صوره በያገኘው ነገር ወንድምህ እንደ ራሲ አካል ምንም እንድጠብታ ነገርና በልብስ ላይ ቆሻሻ እንደወደቀችው እንደማትችለው ሁሉ ሙእሚን ወንድምህን መሰተር አለብህ። ትንሽ ጫማህን አቧራ ቢነካ ከመንገድ ጎራ ቢለ ሶፍት ከክሳ ወጥ እስቻን አንስተ እንግዲህ ጫማውን ብርቅ አርገ ወልቅ አርገ መንገድ ላይ ትሄዳለህ አይደል? ምን ችግር አለ? አቧራ እኮ ጫማና አይቆርጥም። አይደለም ቆንጅና ፈልጋለሁ። አረ ሐዲስ አልሰማህም እንዴ? አላህ ጀሚል ነው። አላህ መልከ መልካም ነው። መልካም ነገር ይፈልጋል። አዎ ነፍስህ ስለምትፈልግ ነው። ሌላ ነፍስህ ማትፈልገውንም ስራ። ምንድነው እሱ ያ اخي? አንተስቱራ اخاك ቀልብህ ይበላጭ ለአንዳንድ ነገር የማትፈልገው ሙእሚን ወንድምህን ለአንዳንድ ነገር የተቆጣህበትን ወንድምህን ሰጥረው ምላስህ ይበላል ይበላ ምላስህ እንደውም እየቆረጠበ ምላስህ እንደው ተናገር ተናገር እያለ ሰጥረው واقتدي بقول النبي صلى الله عليه وسلم የነብዩን ቃል ምሳሌ አድርገህ ከፈለፈት አስሬ ተከተለው من ستر اخاه المسلم في الدنيا بدنيا لاي مسلم وندمون يسترو بستر عينت ملك بستر عينتوچ ሁሉ مؤمن وندمون يسترو ستره الله يوم القيامه قياما كان الله سبحانه وتعالى يسترو رواه امام احمد عن صحابي جليل والحديث اصله في الصحيحين كما في صحيح الجامع عند الالباني رحمه الله فانها تشمل كل انواع الستر يما ستر عينتوچن ሁሉ يميوسدنا والله تملكت لببل وندمي حبيبي ايهته الله جل جلاله مؤمن وندمهن ايهتش وند ايهتشن يا اخرا ايهتشن كسترشو الله جل وعلا بدنيا مسترشال مواراجا بوتا نو بلش ستتطببي ستتچنقو رمانني ملايشم ابشري الله ليشال كاينا قرانيا كاينا مطفو كميلا سمرزما الله يسترشال والله يا اخرا يبلط يا اخرا يباس الله جل جلاله يدن المؤمن يوم القيامه قياما كان الله مؤمنوچن يا قربوال ودراسو يا قربال سوچ بورفا سلفيزو بليونر تريليون تبلو ما يقطر حزب تسبسبو بالبت وداجوچنا اقرب با زمدوچي بالوبت سلفو ملتو هلم سو عينا فطو بميا يهبت الله نانقدي ودزيه يسلسا يسلاسا عمت حسابه يتنشو يتلقو يدبقو يقلصو يمت التساسب ببته اللو زارينا ونا ناقرب ودى ميزان مت بالبتك بكا زاري عالك اللي زاري توارد كستل هلو الله جل وعلا يدعو كنفه عليك نبيا جن بالوت مسارت والله الله مؤمنون اقربو ميسابوكا وردتوكا وطرتوكا الله يقربونا فيجعل عليه كنفه يراسو مقارجة يراسو مسترة الله ياسكمت اللة تعالى ما نمسون دايو فيقول له الله جل وعلا الله جل وعلا من الوال ألم تفعل كذا وكذا إهن إنا إهن السرحن بارايهوي إجنا إجيان تسرى إدلا إجنا إجيان تأين يسرق إجوا إدلا إجنا إجي جوروهي يدبك إجوا إدلا እጭና እጭ እጅ የጨበጠቹ አይደለም እጭና እጭ እግር የተራመደችበት አይደለም እጭና እጭ ጭንቅላት ያሰበችበት አይደለም ይሄ ሁሉ የነድንበር መጣሻ አይደለም አው ያ ረቢ አው ጌታዬ አው ፈጣሪዬ አው ያ አላህ ብለህ እሺ እሺ መርሃባ ነው ነው ያለ حتى ايقن انه هلك ነብያችን እንደዛ አለ والله በቃ እኔ ማልቆልኛል እኮ በቃ መጨረሻይ ነው ይሄ ሁሉ ከተሰበብኝ ይሄ ሁሉ ከተቆጠረብኝ ይሄ ሁሉ ከተገለጸብኝ እኔ ማምን አላሁኝ ብለው በልቡ መቼ በግራና ቀኙ ያላህ ዘበኛዎች ይዞ ወደ ጀሃነም ይወረወሩኛሉ ብለው እያሰበና እየተጨነቀ አላህ ጀለ ወዓላ ጭንቁን ከፊቱ ሲያየው ከልቡ ሲያየው ግዜ አብሽር ያ አብዲ አብሽር ባራዬ ሰትርሃለሁ እኮ ሰትርሃለሁ አብሽር በዱንያ ላይ እንደ ሰጠርኩ ዛሬም ምራሃለሁ አብሽር አሁንም ማንንም አላየህም በዱንያ ላይም ሰጠርኩ በዚህ ዛሬም ሰጠርኩ ማንንም እዚህ ወራፋ ውስጥ የቆመ ሰው ሁሉ ሰልፉን ያዘው ሁሉ አላየህም አብሽር ምን አለው ያሁኑ ሐዲስ ያ ጀማ ያሁኑ ሐዲስ ምንድነው ያለው አለይኩም ሰላም ወራህመቱላህ من ستر اخاه المسلم እንግዲህ ሁሉም እኮ ቁልፍ የራሱ ቁልፍ ላይ መጠቀም አለበት የራሱ መክፈቻ ነው መጠቀም ያለብን እንጂ ቁልፍ ቁልፍ ነው በለ በሌላኛው ብታስገባ በሌላኛው በር ብትከፍተው አይከፍትም አይደል ስለዚህ አኺራ ቤት የውርደቱ አቀን ተብላ የተጠራችዋ መሰተር ከፈለከው ሙስሊም ወንድምህን እህትሽ እንግዲህ ማለት ነው እህትሽን የአኺራ እህትሽን ሙስሊም እህትሽን ሰክራትና الله جل وعلا عندي سترش نطيب اس مسجديو سلازي اخوة الاسلامي والايمان አንተ አንድ ስህተት ውስጥ ብትወድቅ አንቺ አንድ ያልሆነ ነገር ውስጥ ብትወድቂ ማንም ሰው ሊያይሽ የማትፈልጊው ቦታ እንደምትወጂው መሰተር ወንድምሽም እህትሽም እንደዛ ነው የምትፈልገው መሰተር ትፈልጋለች ማለት هذا هو نصرة الأخي بعينه مسلم وندمن مسطر منصرنو يا جماعة نصرة ما درقنو درستنو عبشر مالتنو لذانو نبياتنا عليه الصلاة والسلام انسو أخاك ظالما أو مظلوما مؤمن وندمن ظالم بيهونم مظلوم بيهونم فتوقاني بيهونم توقاني بيهونم سطرو يالو تلزينو مالت ለዛ ነው መدرس ያለብን ማለት ነስር ስናረግ ሰትራ አደረግነለት ማለት ንስራ ቢታረግለት ራይ ይገባም እንደዛ መሆንማ አይሆንም ይሄ እኮ ዙሉም ነው ራይ አላህ ፍራንጂ ራስን ለይሳት ያደረክ ነው ራይ አላህ ቁጣ ይወርድብሃል ራይ አላህ በላ እንዳይመጣ አው ብለ ብታስፈራራ ትወደዋለና እጁን ይዘህ ከይሳት እየሰተርክ ነው ማለት ሀያቱን ሁሉ አንተ ጋራንቲ ወሰድክለት ማለት ነው ስለዚህ የሙእሚን ወንድም ውዴታ አዳቦች ሐቁን መጠበቅ ቁጥር ስፍር የለው ኺያና ልታረግለት አይገባም ኺያና ኻኢን መሆን አለብህ ካዲ መሆን አለብህ በወንድም ሙስሊም ወንድምህ ላይ የፈለገውን ነገር ቢያስቆጣ ትወደው ነበር ለአላህ ብለህ ትይዘው ነበር ለአላህ ብለሽ ትወጃት ነበር ግን ዛሬ በጣም ስለተጣላችሁ በሆነ ምክንያት ስለተጋጫችሁ የአስር አመትን ምስጥር ዛሬ ሚዲያ ላይ አርጌ ገበያ ላይ ፈረክሳለሁ ገበያ ላይ እንዳለ በትናለሁ ያ ረቢ ሱብሃንአላህ ያንተን ነውር ያንተን አይብ ያንተን ጉለት ያንተን ድክመት ያንቺን እንግዲህ ማለት ነው ጉለት አላህ እንዲበታት ነው ትፈልጋለሽ ነው ነው መልሶ ስለዚህ አላ ትሁቡና ይግፍር አላህ ለኩም ነው ማሪው ኢላ ፍለት ለይህትሽ إلا في اللت لوندمه الله يانتن مستر الله يانتن آتيات الله يانتن وردت الله سبحانه وتعالى اندي عالف الله كفلك يا رب يا الله لزانو خيانا الله جل وعلا الودم مانن بهم مانن خيانات تدرقو كدت توت إن الله لا يحب الخائنين إني خائنو جن الودهاتشو የሙስሊምን ስር የሙስሊምን ምስጥር መሸፈንና መሰተር ይኖርባል ለዛኑ ነብያችን አለይሂ ሰላቱ ወሰለም ኢማሙ አቡ አህመድ አቡ ዳውድ እንደው ኢማሙ ትርሚዚ ከጃብር ኢብኑ አብዱላህ ሰሂሁ አልጃሚዕ ውስጥ ሰሂሁ ትርሚዚ ውስጥ እንደገለጹት اذا حدث الرجل بالحديث عند مسلم مؤمن ወንድም የሆነ ቃል አመልጠው የሆነ ነገር መክረው የሆነ ቃልን ነግረው የንግግር አደራ አንተ ጋር አስቀምጠው ثم التفت ግራና ቀኝ ከተመለከተ فهي امانه امانه ነችና አደራ ነችና ጠብቅለት አትናገር ለማን እንደውም አትናገር አላለም እኮ አረ በቃች ምስጥር ላንተ ብቻ ነው ነገርኩ አደራህን አላለም ግን ላንተ ብቻ ነገርህና ከልብ ስለምወድ ከልቧ ስለምትወድ ስለምትወድሽ ተናገረችና ግራና ቀኝ ብቻ ተመለከተች ምን ማለት ነው ይሄ ትርጉም ላንተ ሆነ ብላ ነው ብላ ነው ተናገረችው ላንተ ሆነ ብሎ ነው ተናገረው ግን ሌላ ሰው ሰማኝ እንደ ብሎ ግራና ቀኙን ከተመለከተ አደራ ነው አማና ነው እቺ ንግግር ወይስ እኛ አማናውን በገንዘብ ብቻ ነውና በይቃ ብቻ ነው የምናቀው እና ብዙ ነገር አመልጦናል እንደዛ ከሆነ ያ ረቢ ስለዚህ ኸወተል እስላሚ ወልኢማን الاحترام فيما بين المؤمنين والمتحابين في الله خاصة لله بلو يتواددوت آدابنا حق يمياز فلقاتشو لله بلو مكبابر لأن الحياة نصف الإيمان مكبابر كبر كلبه مقنيت لمؤمن واندمه لأيهتش كإيمان قماش اندمي كوترنه مالتنا لذان رسوله عليه الصلاة والسلام كما كبرنا كما وعدد يتنسى دعاء مدرارة عند اللبن كجاربا مالتنا ما من مسلم ما من عبد مسلم يدعو لأخيه بظهر الغيب مؤمن وندم عند بارا مؤمن وندمون دعاء در قولت كهونة بجار باو أستاوسو كهونة إلا قال الملك ولك بمثله ملائكة واتقبو قومو لانت من دزائنة الله يدر قل له دعاء الأخي بذهر الغيب لا يرد لمؤمن وندمه يلمن كو دعاء بجار باو الله يملسو هي نبي مسكرنا صلى الله عليه وسلم إخوة الإسلام والإيمان مؤمن وندموتش كتواددو مؤمن وندموتش كتواددو عند الزاوم متقاك مال لباتشو متقاك مال لباتشو مؤمن وندمهن متقم مشال لبه اهيتش يا اخر اهيتش متقم مشال لبش سو بتقمه سو لانت فايدة بول من اكل ياسدستان. ولذلك النبي صلى الله عليه وسلم من قالوا من استطاع منكم ان ينفع اخاه فلينفعه كان انت مؤمن وندم مردات يشالسو يرداو نفسه المردات نونا الله سبحانه وتعالى بانت يرداتا وستقوم لها لنا من كان في حاجة أخيه كان الله في حاجته كله لا حول ولا قوة إلا بالله يا الله جل وعلا حيل الناس سلطانه بانت حاجة وستقوم له من كرر له بالله ولبه يا آخر حاجه يا دنيا حاجه يا بيت سب حاجه يا سرا حاجه يا لجوج يا مست حاجه يا مهبراوي نورو يا غدايوچ يا تلايو مستروچ نا غاهدوچ حاجهوچ الله يقوم لها لمؤمن وندم ليت ايش حاجه يقومش اندهونه سلازي بللا حديث نبياچن عليه الصلاه والسلام عند مؤمن ديت لله سبحانه وتعالى بلو دوام الاخوه زلالم عند مؤمن الله كسته جنزبن كم تطبقو يبلطه اند تطبقو ياسفلغال عند ياچن وديتا ياچن لله بلا يتمسرتچوان فكر كما اكلاچو عند من دايفقات عند من داينسات متطبقنا ما كوتكوت አለብሽ مياز አለብሽ اندات توسد مياز አለብሽ نبياچن عليه الصلاه والسلام لا الله بلو يتواددوت مؤمنوش بمحكلاتشو فتنة لما تاسلم مجل ارسي براساتشو متبابك ارسي براساتشو عندو عندو بمتبك لا الله سبحانه وتعالى بلو سلتواددو ياتشو الديتا ميافرس عند نقر اندائي كسر ياتشو الديتا لمافرس انت مكنات اندات تهون مكنات اندات تهون لما تبك ما شال عليك لزان رسوله عليه الصلاة والسلام ما تواد اثنان في الله فيفرق بينهما الا بذنب يهدسه احدهما لا اله الا الله اين يمثل ود قبا يقومه اين يمثل تلك درجة درسه ملائكة وشوس كم يقرمو درس قياما كان الله تيتين كالبسو نور الله كاس كمته درجة ملايكاو تشو تقرمو تدستو كالو يهالين درجة كدرسكو بوهالا قزا مودك تتنكك لمن ببال يهديث جزء من حديث أخرجه إمام أحمد في مسنده في الجزء الثاني في الصفحة 68 عن ابن عمر والبخاري في الأدب المفرد كأنس بن مالك كما في صحيح الأدب المفرد للألباني رحمه الله من قالوا نبينا عليه السلام ما تواد اثنان في الله والله ولدت لالله بلو تواد وتعايزو كهونة فيفرق بينهما منتاتشو ملسو طلات يميونوتنا يمتلالوتنا يملا يأيو كهونة إلا بذنب يحدثه أحدهما عنداتشو بسراء عطيات مكنات ياتشي غبايا فرسا ياتشي غبايا ودما መልሶ ክስረት ይገባሉ። አንዳቸው ስለሰራ አጥያት ስለዚህ ባንተ በኩል ያቺን ገበያ አላህ ካቆመ ባንተ በኩል ሰበብን እንግዲህ የውድቀት ሰበብ እንዳይመጣ አንተን አላህ የመስበሪያ በር አላህ እንዳያርግ አንተን አላህ አንቺን አላህ የመሞቻ የመርዛማ መርፌ መውጊያ አላህ እንዳያርግ ለምን ትልቅ ደረጃ አላህ መርጧልና አንተ ራስን እንዳትሽረው ولذلك ينبغي مراعاه المشاعر يرسي براسن مورال ويم سميت متطبق ينوربنال قلبن مسبر قالات مناغر اسفلاغي ادلل عندند قالاتوچ انكو بيچاچو ولتاچو سلا تواددو ود موچناچو افكاريوچناچو ابرو تواددو سلا نبرو بيچاچو ولتاچو بيچا سيهدو يميچاوتو تنچاوتا ليلا سوچنا اندزاو منغدي ماحبر وسط كتاچاوتو قلبو عنده لسبر يشغل لبቻቸው متጫወቱ ጫወታ ማንንም ሰው ስላልሰማቸው በጫወታ ብቻ ለወስደው ይችላል ግን በሰው ውስጥ እንደዛ ነገር ጫወታ ብታመጣ የሆነ ከባድ ቃል ብትጠቀም እሱን ለማዋረድ እንደነየትከው ብቻ ነው የሚወስደው ለምን ሸይጣን ስራውን አይተውማ ስለዚህ አብሬ ከሱ ብቻ የምትጫወተው ጫወታና ያንኑ ራሱ ደግሞ በሌላ ቃል መጠገን አለበት እኮ ሌላ ቃል መቀባት አለበት والله لا الله بيسلم يوديه كونه والله والله ياتينو قال دمو سوف لفيت قال اتقم باتن ليلى طلعت انجدي سلم يدستبه قال اتقم باتن سلم يوديه نو كلب يالچو انا تچاوتكو بلا ليلى ليلى قلم يقباهو مستت علبه يما يقر كهونه جن بتچاله متن ياتي قلبون متادما لبون متاقوسل متتقم لبه لمندنو بيبال الله جل وعلا بقران سمكر من دون ملو وقل لعبادي يقول التي هي احسن ان الشيطان ينزغ بينهم ان الشيطان كان للانسان عدوا مبينا وقل لعبادي باروچن متلاچو يقولوا التي هي احسن من جزم يتمرطچنا ጣፋጭ ቃላቶችን እንድናገሩ በላቸው ምን ጊዜ መጥፎ ከመጣባቸው እንድመልሱና እንድቆጣጠሩ በላቸው ለምን ብትል ኢነ الشيطان ينزغ بينهم شيطان እርስ በራሳቸው መሐከል ለማቆሸሽና ለማውጋት ይሞክራል ምን ጊዜ ያቺን ቃል ወስደው ሌላማ መርዛማ መርፌ ጨምሮባት እንዲህ እንዲህ ሲልኮ እንዲህ ለማለት ፈልጎኩ ያንን ቃል እንደዛ እንደዛ እኮ ዳር የምናገረው ያቺ አንድ ቀን አብራችሁ ተናገራችሁትን ምስጢር ለማውጣት ፈልጎኮ ነው ይሄን ሁሉ የምጨነቀው እንዳይልህ ሸይጣን እናንተ መሃል ገብቶ ቁስልን እንዳያደማ ለምን እነ ሸይጣን ካነ ለልኢንሳን አዱዋን ሙቢና ሸይጣን ምን ጊዜም ለጠላት ለእናንተ ጠላትነቱን አትርሱ እንጂ አዎ ስለዚህ እኮተ ለእስላም ወልኢማን لا بد ان اداء الحقوق مسلمون دماچن سنود እኛም ብቻ አይደለም እኛ ብቻ ሐቅን ከሱ መጠበቅ አይደለም የሱ ሐቅን መስጠት አለብን ሐቁን ከሰጠን ነው አላህ ሐቅን እንዲሰጠው ሐቅን እንዲሰጠኝና ሐቅን እንዲከፍለኝ እንዲራዳው ዱዓ ማድረግ አለብኝ ሌላ ኡስታዞች ገብቶ ከሆነ ኢንሻአላህ ማይክ ፍሪ ነው እስከዛ ድረስ ነው የምናገረው ኢንሻአላህ አቡ ዑሰይሚን እጅ ማውጣት አለበት ይሄ ሁሉ የተቆጠረው ክብር የምትለብሱት አላህ ያደርጋችሁ አላህ ጀለ ወዓላ በኢثار ነው ወንድምነት ለአላህ ብለ እንደወደድከው ለአላህ ብለሽ እንደወደድሽካት የምትታወቀው ወይስሩን على انفسهم ولو كان بهم خصاصه كونوا يالنا እኛ ከራሳችን የተረፈውን እንኳን ለሙእሚን ወንድሞቻችንና እህቶቻችን የምንወድ ማንወድ ሰው አለ ከራሳችን የተረፈው እኮ ነው አው ለሌላ ጊዜ ይቀመጥልን ያኺ ሰዎች ረሃብ ወገባቸውን እየቆረጠው ነው ለሰዎች የሚመርጡትና የሚሰጡት አላህ ለዛ ነው እስከ ቂያማ ቀን ድረስ የሚቀራ አያ አወርደው فاعتبروا يا اولي الابصار እንደው ህልና ያላችሁ ሰዎች እንድትገመግሙ እንድታሰላስሉ ይበቃችኋል አላህ የሚለው ለዛ ነው سلزي إخوة الإسلام والإيمان من علامات الصديق أن يكون لصديقه صديقه صديقا يمومن وندمهن ودا جنة يمتاوك بات ملك كفل لكو وقان السوق أرتو أنت ما تاقو منم جنينيونات كانت غاية للو وداجو يوداجي هو داج لأنت وداجن ديهون. السلام عليكم ورحمة الله حبيبي ديناني ويسلامنا. وعليكم السلام جزاك الله خير. على وكهم وندمي ما اللي بلهلا عندي أنت كو يوداجي وداجنهكو لو وداجي وداج سلهونك كو بسو أي نوم ياي الله كانت غايهون الله يطبقه لالله بيه وداه لو بقى لو وداجي وداج سلهونك بيتشانو بقى يقول لهم متشانك اللي ونتم والله تودع لوداجهن للصوب ليهن اللوم التاكبرين كوانا السوس من أكل تاكبرين إن شاء الله يهن ما لانت تمرتن ديهن نو أنت تتاكم ببتا من أكل اندم ودو يتايها أنت من دزا ليلاون اندي تودو ومن الراس اندي تودي الله أكبر اندزا ما هون اللبن اندزا اينت اندي مالتنو وداجنت نو ميያስፈልገን ውድ ወንድሞቼ እስከዛ አይነት ደረጃ ድረስ መፍጨርጨር አለብን እስከዛ አይነት ደረጃ ድረስ ማወቅ አለብን ለላ درس ካለ እጅ እንድታወጡ ፈልጋለሁ ብያለሁ الله سبحانه وتعالى ውድ ወንድሞቼ ለዚህ ደረጃ እንድና በቃ ለትልቅ እንግዲህ ማለት ነው ደረጃ እንድንገባ ገባ የተፈለገው አላህ Subhanahu Wa Ta'ala ወደሱ ምን ቀርብበትን ቁሳቁሶች ሲያበዛልን ወደሱ የምንመጣበት የሱን ውዴታ ምን ከስብበት ትዛዙን በማክበር ስለ ወንድም ስለ እህት ወዳጅነት ስለዚህ ኸይርና በረካ እንደምንወስድ እንደምንሰብትበት እንደምንረጋጋበት ማለት ነው ኦኬ ሌላ ሰው የለም መርሃባ ይሄ ሁሉ በእኛ ዙሪያ በሃያታችን ዙሪያ እንዲገኝ ያስፈልጋል ያ اخوتي في الله እቺን ሃያት እቺን ሃያት እንጀድዳት እናሳድሳት ኢንሻአላህ እንደዚህ አይነት እድሳት በመጣንበት ጊዜ አላህ ያውቃል ምስጥሩ አላህ ተባረከ ወተዓላ ለምን ያን ሁሉ እንዳደረክ ነው እሱ ራሱ ያውቃል አላህ ጀለ ወዓላ ይጨምርበታል እንግዲህ አላህ ተባረከ ወተዓላ خيرን እና በረካውን ይባርካታል ያሳድጋታል والله በቂያማ ቀን ማንም ሰው ከወደደው ሰው ጋር ነው የሚሆነው ለምን ረሱላችን አለይሂ ሰላቱ ወሰለም እንደዛ አንወደው ለምን አቡበክር ሲዲቅን እንደዛ አንወዳቸው ከነሱ ጋር ለመሆን ቂያማ ቀን ኢንሻአላህ ለምን አላህ Subhanahu Wa Ta'ala ከነሱ ጋር እንዲያረገን አንወደው አንአን ለምነው ለምን አላህን እንጠይቀው ይሄ ሁሉ ከኛ የሚጠበቅና ከኛ የሚፈልግ ከኛ እንደውም ከኛ የጠፋ ኢቃ ነው እና ሌላ ነገር እንግዲህ በእድገት ዙሪያ በአንዳንድ ሀጃችን ዙሪያ መላእክቱ አንድ እንዲያደርግልን በተለያዩ ነገሮች ትልቅ ደረጃ እንመኛለን አይደለም ግን እዚህ ያመለጠን ነገር አለ والله والله እዚህ ያመለጠን ነገር አለ القوه في الله التحابب لاجل الله لا الله سبحانه وتعالى بلو مواده لا الله تبارك وتعالى بلو مقرارب ለአላህ ብለን እርስ በራሳችን ኸይርና በረካውን ተነጋግረን ወንድሜ እየተኛ ተነስቼ ዱዓ ቢያደርግለት ሰላቱ ለይል ላይ ወንድሜ እየተኛ ተነስቼ ቢያልቅስና አላህን ቢጠይቅለት ኸይርና በረካው والله الله جل جلاله ለኛ ነው በረካውን የሚመልስልኝ እሱ ተኝቶ ያለ ዱዓ ሳይደርስ ማለት ነው يانت دعاء ملائكاوچ ملس ستوحال الله اكبر كبيرا الله اكبر كبيرا يهولو اخوة الاسلام والايمان بشريعة الاسلام وسط يالو نعمة كبزو سووش تدبكو يالو نعمة الأخوة في الله ومعانيها حقيقة إخوة الإسلام يسلمنا وندمنت بلال لعمر بن الخطاب سيده نو كيف يمتى بلال عمار بن ياسر صهيب الرومي النزيه اللو مالتنا لا الله بلو توادو كالر ساي قد باتشو وانقوا ساي قد باتشو هقر ساي لياتشو الله جل جلاله لسو بلو تسبسبو لسو بلو تغنانيتو اهون يتنا اللو يا جماعة الخير اهون ينو ينو اللو تهو اغنيو تويسر اغنيو ان شاء الله تبارك وتعالى وهم في الجنة يتقلبون وهم في رضوان الله تبارك وتعالى يتمتعون هاو حقوق الأخوة في الله لا الله سبحانه وتعالى لسو بلين انجدي توادين لسو بلين انجدي تزيايرين لسو بلين يمني كمامت كهوني ودي وندموتشي الله جل جلاله بركاونا خيرون ستنال نبياتنا عليه الصلاة والسلام ايهودا ويانوش قربتا اتشوهو نوم عالتنو يهودي ويهودي عدو الله وعدو رسوله صلى الله عليه وسلم عندك النبي عليه الصلاة والسلام يهين يهودي رستو تاقوت زياراون ستو تاون يقول عبد الله بن عمرو رضي الله عنهما ذبحت له شاة في أهله عندكن نبي عليه الصلاة والسلام بنقرن الناب بسماه توصياتشو اتشي في الأرجات فلما جاء قال أهديتم لجارنا اليهودي لذي يهودي قربتاتش الله نسويو ستاتشو ويالو عبد الله بن عمرو أهديتم لجارنا اليهودي هل ستاتشت من ده يهودي سويه سميت رسول الله صلى الله عليه وسلم يقول يا الله ملكتني سلو سميت شاله ما زال جبريل يوصيني بالجار حتى ظننت أنه سيورثه يقرب تنا قد يوست يهين قدي واندمو هيد اللب لا الله بلو يودده هيد اللب قربت سلوهنه يهي بقربت حديث وستي يمتا قد يسلوهنه لا الله بلو بمزايا يراتشو دغمو قدم يالكوت مؤمن اسكهونو درس لا الله بلو اسكتواددو درس لا الله بلو وندمون زيارة لآخرة وندمون مسلم وندمون زيارة بهدبت الله ملايكاونا وردولت أين تريدو يدنو متهدو قال أريدو أخلي في هذه القرية عندي وندمين لزيرو يهركنو هل لك عليه من نعمة تربوها فسيب فيت قال ولا تولو له السؤال لتملسنو فقال لا أدلم غير أني أحببته في الله لا الله بي يسلو ودركن جي منم ليلانا قرب ما أكل أجن يلا قال فإني رسول الله إليك لأن الله قد أحبك كما أحببته فيه الله جل وعلا عند ودده لنقره متاو إني ودع الله سبحانه وتعالى كسو يتلاقوت رسول لني لسو بله عند ودرك لا إله إلا الله حديث أبو هريرة لا رسول الله منه صلى الله عليه وسلم يا جماعة من عاد مريضا أو زار أخا له في الله عند مسكين بشتنيا يتيقو سو وإم عند وندمون لآخرة وندمون زيارة يهدسو نادى منادل تريوي تران أواجلا أنطبت وطاب ممشاك أنتم ركتهن أنتم بركهنال أنتم توداج هنال وطاب ممشاك يانت أكاهدم يانت زيارام الله ودوتال وتبوأت من الجنة منزلا فجنة الله جل وعلا بوتا ستو أسكمتوهال أبشر إبالا والي ملايكا وكونو ملايكانو لسو يو زياران دزامتلو يملايكا في السرات يكونو يا جماعة لا إله إلا الله محمد رسول الله بل إلى حديثات شو أنس بن مالك أبو حمزة الأنصاري المدني اندزقبو ما من عبد أتى أخاه يزوره في الله አንድ ሰው ሙስሊም ወንድሙን ለአላህ ብሎ ይወደደው ሰትም ሆነች ወንድ ለአላህ ብሎ ይወደደው ሊዘይር የመጣ እንደሆነ ኢላ ናዳሁ ሙናድን ጠሪው ሳይጠራ አይቀርም መላእክቱ ኮኑ من السماء كسماء يطرعونا سويو سما السما جدلا واناو نغر درجاون نونا لب بلا دم كسماء يطريو سويو يطرال انت بتوطاب لك الجنه انت ما الله جل وعلا يتودرك سو هنال الله جل وعلا جنه وسروال ابسروهال والا قال الله في ملكوت عرشه الله جل وعلا بعرش سلطانه لا يمن الان አብዲ ዛራፊያ ባራየን አታዩትም እንደናንተ መላእክቶች ሆይ ለኔ ፍት መፈለግ እኮ ነው ወንድሙን ዚያራ የመጣው ወአለየ ቅራሁ የሱን እንግድነት እያለው እንግዳነት ታቃለ ባንዳ እንደገር ላይ ይታረድለታል እኮ እንግዳነት ሲባል እኮ ሻይ ብቻ አይደለም ወአለየ ቅራሁ ሰውየው ከቤቱ ተነስቶ እና ለላህ ያ ረቢ ከኛ ከቤቱ ተነስቶ እንግዳነትስ ከመጣ ድረስ እንግዳነቱን እኔት ወስጆአለሁ የምሰጠውን እኔ አቀዋለሁ አከብረዋለሁ ኢላ الله فلم يرضى الله فلم يرضى الله له بثواب الله جل وعلا عندم ثوابنا ليلى اجر الوددلتم لذي سويو الا الجنه جنات قالوا لي بستقر هنا اكل اجر يسطالو هنا اكل اجر يسطالو ان كان الله جل وعلا الفلق እንደው ጀነት ካልሰጠው ምንም ሌላ ነገር አያረካኝም ያ ረህማን ያ አላህ አንድ ሙእሚን ሙእሚን ወንድሙን ሙስሊም ወንድሙን ለዘይረው ከቤት ወጥተው አላህ ጀለ ወአላ በጀነት እንግዲህ ተበሰር ብለው ካለ በኋላ በፊ መለኩት አርሽሂ በአርሽ ስልጣኑ መላእክቶችን አሰምቶ ምን ይላል አብዲ ዛራፊያ ባራዬ እኮ ለኔ ብሎ ዚያራ ተነሳና ከቤቱ ወጣኩ ወአለየ ቅራሁ እንግዳነቱን ለማስተናገድ እኔ በስተቀር ማንንም አስተናግደው ፈለም ይርዳላሁ ለሁ አላህ ለዚ ሰውየው በእንግዳነቱ ምን አቀረበለት መሰለ ሻይና ቡና መሰለ ለእንግዳነቱ እኔ እሱን የሚያቀርበው ኢላ አላህ ጀለ ወአላ ለም ይርዳለሁ ምንም ሌላ ነገር አረካኝም بثواب عند اجر لسطر القطر لتم دون الجنه جنات قالوا لي بستقر يا رب يا رب تسملكن يا رب العالمين هي كله خير ياله هي كله دستا ياله حديث انس تجمعري الى حديث لا من قالوا نبياتنا عليه الصلاه والسلام الا اخبركم برجالكم في الجنه الا اخبركم النغراچو من النغراچو الله يعدامتوني معناتنا يننتي وندوچ كننتي يوند وندوچ وند تاكل نو متلوت اهو اندذا معناتنا بجنت است انغدي وندوچ يتبالوتن لنغراچو قالوت نبي عليه الصلاه والسلام قلنا بلا يا رسول الله اهو يا الله ملكتنيا نغرون يوندو وندني يوندو وند نغرون قال النبي صلى الله عليه وسلم في الجنه بجنه استنا والله اسقمته والصد جنه نبي محمد جنه استنا نبياتهم جنه استنا والصديق في الجنه صديقهم جنه استنا والرجل يزور اخاه في ناحيه مصر لا يزوره الا لله في الجنه يا ربي يا الله يا ربي يا الله خالقي يا الله اجعلنا مع الأخوة في الله النبي في الجنة نبياتوش بجنتنا اتشو والصديق في الجنة صديقوش بجنتنا اتشو والرجل يزور أخاه في ناحية المصر لا يزوره إلا لله في الجنة ወንድሙ ወንድሙን የሚዘይረው አንድ ጎረቤት አንድ አከባቢ ለዚያራ ብቻ የተነሳ እንደሆነ ከነብያቶች ጋር ነው ጀነት ውስጥ የሚገባው ኡላኢከ الذين انعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا ذلك الفضل من الله ذلك الفضل من الله اللهم تفضل علينا نحن مساكينك يا رب إخوتي في الله أحبابي في الله لا الله بي ودجاج والله والله لا الله بي ودجاج والله اللهم شاهد كن لي شاهدا اللهم شهد فإني أحبهم فيك يا رب ولم يجمعنا في هذه المقام إلا طلب رضاك إلا التواجد في جنتك معا إلا أن نتحابب فيك ونتزاور فيك ونتجالس فيك يا أرحم الراحمين إني أحببتهم فيك فأحبهم اللهم إني أحببتهم فيك فأحبهم اللهم إني أكرمهم فأكرمهم يا رب العالمين اللهم إني أحببتهم فأحبهم يا رب العالمين واجعلهم مع حبيبك محمد صلى الله عليه وسلم في الجنة يا رحمن الدنيا والآخرة ورحمهما إخوة الإسلام والإيمان يقول الله تبارك وتعالى في حديث القدسي وجبت محبتي يعني محبة وجبة لك للمتحابين فيا لني بلو يتواددوت وللمتجالسين فيا لني بلو أبرو يتقمامتوت والله ما نمد موزن مكفل لني اللي مزي جبوتا والله ما نمزي ترتون المتان ميالا انت بستكر يا رب العالمين وللمتزاورين فيا لم يبلو يتزايروتم يا رب وللمتباذلين فيا لم يبلو إلى الله جل وعلا لسو بلين توادينا يا جماعة الخير لسو بلين تكمامتينا لسو بلين تزايرينا إن شاء الله أهون من زيائر الله بالله جبت زيراتشو الله بالله جبت إن دودد كواتشو الله جل وعلا بأين سيقا يقنانيا يجنتون امدمو الله تبارك وتعالى بفردوس العالى بكنياتشو بكل نبي محمد بقراتشو بكل أبو هريرة بزي بكل أبو بفلفيتو بكل أبو بكر الصديق بوهالا بكل عمر بن خطاب بقناتشو ليلان يو دمو عثمان بن عفان علي بن أبي طالب بندزي تكبباتشو ودي وداجوش على سرور متقابلين يطوف عليهم ولدان مخلدون بأكواب وأباريق وكاس من معين كم ببالو سويت الله يدرك الله سبحانه وتعالى لبن سنتقو يمي عيو قيتها ملاس متنا قرو لب يمي عيو لب متاسبون شنك الله متاسبون ልብ የሚያጠነጥነውን የሚያንጠረጥል የሚያጠና ጌታ የሚያሰላስል የሚያየው ጌታ ማይደበቀው አላህ ምስክር ይሆንልን በዚው ላይ ያረጋጋን በዚው ላይ ይጨምርልን በዚው አላህ ሱብሃነሁ ወተዓላ የተዋደድን ሙተን የተዋደድን ተነስተን ውድ ቤቷ ውስጥ እንገናኝ አላህ ያደርገን ወጀዛ ሰላሙ አለይኩም ወራህመቱላሂ ወበረካቱ سبحان الله وعليكم السلام ورحمة الله وبركاته يا جماعة جزاكم الله خير الجزاء وبارك الله فيك يا أستاذ أحبك الله الذي أحببتنا لأجله يا الله ستلو لسو ستلو ودلاتهن الله ودلاته ونحن كذلك نحبك في الله ونحترمك وطعمنا وداتها لن أستاذ جيك وطعمنا الله سنة لنا كوراتها لن الله سبحانه وتعالى انجلي نقوم القيامة كنزا أين المتحابين فيا لني سيدي توادلسين فيا لني سيدي تكمامك سووشي تعالو كم يبال سووشنا كنبي عليه الصلاة والسلام قرب جاردين الله نمنا من علم فتعم اجيق وتعملنا وسجنا لنستاذاتين جزاكم الله خير الجزاء ወንድሞችና